እሺ ህክም ደን ስለ እዳ ነው ይሄን ይመለከታችኋል ይሄ ነገር አሁን የደን ጉዳይ የእዳ ጉዳይ በጣም ነው የሚመለከታችሁ ما يقول الكتاب من كان له دين እዳ ያለበት ሰው አንድ ሰው 10 ሺ ብር ተበድሯል ተበድሮ من كان له دين او ديون لا ابدرو مش تبدرو سايون انت 10 شي بر لمثال ابو انيس لزبير 110 شي بر ابدرو شي امارنيا تككل نو وندموچ امارنيا قتاچو انداي هون اني ترطرالو يني امارنيا لا يغباچو يچلال سلازي ابو انيس لزبير 110 شي بر بجانوري ارك اسركبو ويم ابدرو شي او ديون عند الاخرين ولم يكن الغرض منها التهرب ان ابو انيس لزبير 100 سيابدرو كزكاه لمشش ادلم نسابو اندي غودلنا بقى هون لا بدرونا نسابو يغودلال كزكاه لمشش بلو ادلم بقى زم بلو ابدره معناتنو طيب فان الفقهاء علماءچ منالو اختلفوا في هذه الديون التي تبلغ نصاب الزكاه وحدها او باضافتها الى ما معه يهن يابدرو 10 شي انغدي كنساب بلاي نو ادلم زكاه يوطابتال ويوجببتال بوزو غنزب نو اهون علماءچما منالو فدين ان كان المدين معترفا به غنيا مستعدا لدفعه نا عربنيا نو يه بامرنيا منيلال يه يابدركو لمثال ابو انس زبيرن سيابدر زبير طرو سو نو በማንኛውም ግዜ ገንዘቤ ስል ባንድ ደቂቃ ነው የሚመለስልኝ ታማኝ ሰው ነው ከተባለ ይላሉ لصاحبي فان الزكاه تجب فيه عند الاكثريه جمهور العلماء ابزنج علماء منالو يعني ابو انيس لا زبير يبدرو تملسو باجو بايرفم ገንዘቡ በዙበር እጅ ያለ يعني زكاه ያወጣበታል የሚያወጣበት ማን ነው ባለ ገንዘቡ አቡ አኒስ ነው እሺ ዙበር እዚህ ላይ ምንም አይመለከተውም ዘካት ስለዚህ ዙበር ጥሩ ሰው ነው በማንኛውም ደቂቃ ይመልስልኛል ካልክ ገንዘቡ በባንክ እንዳለቀው ጠራውና ዘካት አውጣበት አንተ አቡ አኒስ ዘካት አውጣበት ይላል تمام طيب يقول وهو القول القوي ብዙ ዑለማዎች ያሉ ጠንካራ ማስረጃ ያለውና ትክክለኛው መልስ ይህ ነው ይላል الا انهم اختلفوا هل يجب على صاحب الدين ان يزكي عنه قبل ان يقبضه او يقبضه كل ما حال عليه الحول طيب اهون ይህ ابو انيس ابداري ነው ያ ደሞ ተበዳሪ ነው ዙበር አሁን ابو انيس ገንዘቡ ከዙበር ይያለ በየአመቱ ያውጣበት ወይስ በእጁ ላይ ሲያርፍ ነው የሚያውጣበት የሚለው ጥያቄ من يلالو يقول او يجوز له ان يتاخر حتى يقبضه فاذا قبضه اخرج زكاته عن كل الاعوام التي مضت هما رايان ان علماءچو بهولت تكفلو هولتوم غير عند ناتشو هولتوم عند ناتشو بمنغدو بتشا نو لمثال يا ابو انيس نلوالن جانواري يا بدركو لزبير اهون جانواري درسنال ديسمبر تچرسوالنا ዘካት ታወጣበት አለ እንለዋለን ማውጣት አለበት አመቱ ስለደረሰ ዑለማዎቹ ኺላፋቸው በመንድነው ላ ይጠብቃሉ ለምሳሌ ዙበር ገንዘቡ ተሸክሞ 5 አመት ቆየ ምክንያቱም አቡ አኒስ ስጠኝ ስለላለው 5 አመት ከሱ ጋር ቆየ ከአምስት አመት በኋላ ገንዘቡ አመጣና ለዙበር ለአቡ አኒስ ሰጠው እሺ አሁን አቡ አኒስ ምን ይወጅብበታል የአምስት አመት ማውጣት አለበት እና አንዳንድ ዑለማዎቹ እንደዚህ ቢያደርግ ይሻላል አሉ። ያ 5 አመት ማውጣት አለበት። ሌሎቹ ግን ምን አሉ? ላ ለምን 5 አመት ይጠብቃል? በየአመቱ በየአመቱ ያውጣው ምክንያቱም ተሰብስቦ መጥቶ እንዳያስቸግረው በየአመቱ ያውጣው አለ። እንግዲህ እዚህ ላይ የማን ምርጫ ይሆናል ወንድሞች? የአቡ አኒስ ምርጫ ነው የሚሆነው? ላ ትክክለኛው በየአመቱ ማውጣት አለበት። ለምን 5 አመት ይዘገያል? ለምን 5 አመት ይዘገያል? ስለዚህ ጭማቂው ልንገራችሁ ابو انيس لزبير يا بدرو 10 شي بر بيعمتو ماوطات አለበት ابو انيس مكنياتوم زبير طرو سو سلوهونه ليملسلت يچلال يي አንደኛው ነው طيب وان كان الدين على مدين مماطل يي ሁለተኛ ነው مماطل يعني يا زبير جن بتأم مطفو سونو قالو يلال قال ستهن يميلال ويم دمو نجي كنقو دي ايالي امس سدس امت اتاللو يي اتالاي سو جن انا مچن دمي ستو سلمياك سلمالا سلمياك ابو انيس من يادر قال تقست يا رقنا كذب مكنياتهم لملس اللتنو الملس اللتنا اناكم اناكم انا جنزبو بمولو ابو انيس بيجو سياس ركبو سيركبوا ياند امت يا وطال يهنو انقدي يدين انا يئدا يهنو حكمه مالتنو كذا بهلا وان كان الدين على مدين مماطل او معسر ويم دمو ابو زبير التلاي لهون يتشلال ويم دمو دهالي هون يتشلال بتبالو غزي الملسمن امست امت السطو مكنياتهم بتام شجر سلالو او جاحد ويم الوالو اما هو معسر سلال اللونو او مماطل التلاي سلهوننو او جاحد علو سلالنو فهناك ثلاث اراء الزيلاي سوست من قدوش على الهلال احدهما لا تجب فيه الزكاة حتى يقبضه ويمضي عليه حول ان ننجو علماء فنالو يقنزب بعجو سيقبع عمت تأبقونو يمياوت آلو الثاني اذا قبضه زكاة على كل ما مضى يعني ان امست امت قويتو ابو انس بعجو كتركبو يا امست امت يعوت آلو سوستنياو وهو اوسطها واقربها الى الحق والى المنطق أنه إذا قبض دينه أخرج عنه زكاة السنة سلزي سوستنيا ورأي من إلال أبو أنيس كزبير كامس أمت بوهالا بإجو كاسكبا وغنزبو يأندا متاو تقلت مكنياتهم زبير بتأم أتالاي سوسل النبر أوكي نزينو يدين انقدي بزيه تقلال لا يتقلل أبو أنيس إجنا وتقلن يستي أبو أنيس أجها وتقلن اوكي ابو انيس اهون يالكوت نجر بذا بميودوتنا بمياوقو طرو امارني ارغ اسرداچو مايك فريلانت السلام عليكم ورحمه الله وبركاته مايك يسمعچو يا جماعه الخير ما شاء الله جزاكم الله خير انغدي اهون سلا سويو سلا ابدرو غنزب نو منواري عدلو ያበደረው ገንዘብ ለምሳሌ ከለምሳሌ አንደኛ ያበደረው ሰውዬ በጣም ይተማመናል እንደሚመለስለት የሚመለስለት የሚታወቀው ለምሳሌ 5 አመት ቢቀመጥም እንኳን ገንዘቡን በያመቱ መክፈል አለበት ወይም ደግሞ በሚቀበልበት ጊዜ ያለፉትን አመት ሁሉ 5 አመት እንዲቆይ ማውጣት አለበት እንደዛም ለምን ይዘገያል አሉ ሸኻችን ኡስታዛችን በያመቱ ማውጣት አለበት ገንዘቡ ምክንያቱም የተማመነ ገንዘብ ነው እንትን ማለት ሙማጢል ከሆነ ግን ሰውየው ሙማጢል ብሎ ማለት ዛሬ ሰጣhallው ነገ ሰጣhallው እያለ ግዜ የሚፈጅ ከሆነ ያንን በሚቀበልበት ግዜ ማውጣት አለበት ነው ያሉት ኢንሻአላህ እንግዲህ በደም ትብዬ ከሆነ እንግዲህ ኡስታዝ ያም ሰውየው ለመሸሽ ሳይሆን ተአሩብ አይደለም ለዘካ ለመክፈል ለመሸሽ ሳይሆን በዚህ እንግዲህ ንሳቡ ከደረሰ ገንዘቡን በሚቀበልበት ጊዜ ያው እንግዲህ አመትም ይቆይ ሁለት አመትም ይቆይ በየአመቱ ያለውን መክፈል አለበት ነው ان شاء الله استاذ بتكر كمل الشكوى انا ان شاء الله اوفتلني الله يصافكم نبره اوفتلني الله استاذ مايك فري اشي ابو انس وندمي تككل نو ملسه بتام تككل نو جن اهون اونتي نو كني جا له تماريوچ كزاري جمرو بليت يال عين ماياچو አሁን ነገሩ እንደገና ለደግመው ነኝ የምደግመው ግን በተግባር ነው እንዲገባችሁ እሺ ወንድሞች እና እህቶች 177 ሰዎች አላችሁ በዳሩ ቢላልም እንደዚህ 100 ሊኖር ይችላሉ ከሁላችሁም አንዱ አሁን በصدقና በእውነት ይናገረኝ ማን አለ ገንዘብ ያበደረ ማን አለ ገንዘብ ያበደረ ሰው ከእናንተ ሁላችሁም ላንድ ወንድማቹ ገንዘብ ያበደራቹ አለ የለም እንግዲህ በተጓር እንድንረዳው ማለት ነው ኦኬ አቡ አኒስ ያበደርከነ አበደርሃል በጣም ቆንጆ ማይኩሰድና ስንት ገንዘብ አበደርክ ስሙ አንፈልግም ስንት ገንዘብ አበደርክ ምክንያቱም ዘካት ይወጣበታል አይወጣበትም ከዛ በኋላ ያበደርከው ሰው ሙማጥል ነው ወይስ ሁለተኛ ትክክለኛ በማንኛውም ጊዜ ሊሰጠህ ነው አቡ አኒስ ላንተ ማይክ السلام عليكم ورحمة الله وبركاته نجدي يتلاقي جنزب أبدر يا الله أستاذ زمدوش ناتشو جهوش ناتشو سابدر ناتشو أني 50-50 نو لمدلسو يشلالو لا يمدلسو يشلالو بيه لمسال عانتو بيه الناقر ناتشوهم كچالو دينة تاتشون سلم موك مالتنو كمدلسو እኔ ድነታቸውን ወሰ ወራቸውን ስለማውቅ በኔ በኒያዬ ያንድ አመት ሲደርሰኝ ያንድ አመት አዋጣለሁ እንደሱም አድርጋለሁ አሁን የተበደሩት ገንዘብ አሉ ብዙ ገንዘብ የወሰዱ ሰዎች አሉ አልናገራቸውም ከመለሱልኝ እኔ ምክንያቱም 75% ይመልሱልኛል በያላምንም እንግዲህ ያገራችሁን እታውቃላችሁ ከመለሱልኝ ያንድ አመት አዋጣለሁ ብዬ ነው እንትንምለው ምክንያቱም ካላቸው ዙሩፍ አንጻር ከደር ኪሲ ደርሰኝ ወዳውኑ ዘካውን አወጣለሁ በዚህ ነው የማረጋ ያለሁት ምናልባት ከችግር ካለብኝ ያስተካክሉኛል ኡስታዝ ማይክ ፍሪ እሺ አንደኛው ጥያቄ የተፈለገው ይሄ ነው አቡ አኒስ ለዘመድ አበድረዋል ግን መቼ እንደሚመለስለት ያኒ ያም የተጠራጠረ ነው ስለዚህ ይህ ሰውየው ዘካታ ያወጣም አቡ አኒስ አሁን ላበደረው ሰው ገንዘቡ በሰው ያለው ገንዘብ ዘካት አያወጣበትም አይወጅብበትም መቼ ወጅበዋል ያ ደሃ ሰው መጥቶ አቡ አኒስ ይህችን 5000 ወይም 10000 ያበደርከን ይህች ነው ብሎ በእጁ ሲያርፍ ያንድ አመት ያወጣል እሺ ሌላ ሰው ያበደረ አለ ለጥሩ ሰው ያበደረ አለ ከናንተ ያበደረና በማንኛውም ጊዜ በድረስ ጠኝ ቢል የሚመልስለት አለ ረምላ ላንቺ ማይክ ሰላም አለይኩም ወራህመቱላሂ ወበረካቱ ሰባል ማይክ ያጀባ ይሰማል አይሆን ኡስታዝ እኔ ለጥሩም ሰው ለመጥፎ ማበድር ያለው እንደውም ለጥሩ ሰው ያበደርኩ ወዲያው ነው የሰጡኝ አልহামዱሊላህ በኤግዛክትሊ ቃላቸውን አላህ ምስክሬ ነው በዚህን ቀን ሰጥሻለሁ ብሎ በዛ ቀን ሰጥቶኝ አንድ ደሞ ያበደርኩኝ አስለቅተውኛል ቃላቸው ስላጠፉ አስለቅተውኛል ወላ ወላሂ እና ይሄ ነው ማይክ ፍሪ እሺ እንግዲህ በዚህን ቋጨውና ረምላ ለጥሩ ሰው አበደራለች ለመጥፎ ሰው አበደራለች ስለዚህ ለዛ ጥሩ ሰው የሚመልስላት ሰው በየአመቱ ማውጣት አለባት ማለት ነው ለዛ ያኒ አታላይ ሰው ደሞ ያኒ በእጅዋ ሲያርፍ ከዚህ በላይ እንግዲህ አሁን እንዴት አርግሬ ልግለጸው አሁን ያልኩት ነገር በጠይቃችሁ ተመልሳላችሁ ወይስ ሰለቻችሁ እኔ ንግግር በጣም ሰለቻለች ሸክ ኢብራሂም ንግግር ዛሬ ጨው የለውም ጨው ያስበታል ነው የምትሉ ወይስ አሁን እኔ በጠይቃችሁ አሁን የተባለው በጠይቃችሁ ተመልሳላችሁ እሺ ወደ ሌላ እንሄድ እንግዲህ ኦኬ يدين ازي چرسنال طيب الدور والارض مريت يغزاچو باثيوبيا كالاچو ويم بيت كسر يسراچوت نغر كاله ويم باامريكا بكندا تنش مريت يغزاچوت نغر كاله يي زكات الله يلوم ازي لاي نغبالن يقول من اجر داره او ارضه او مصنعه بمبلغ معين فان الاجره تعتبر ملكا للمؤجر بمجرد تمام العقد اهون مثلا ببولي ايربورت اتقب عند 500 كاريمتر اللتشين انبل شي مريتوا غزهوات سغزات انجدي اني يتشين بيت اكرايهوات معناتنو بيت نو مريت نو اندزي اكرايهوت ساكرايو عقد كونترا تصاصفن معناتنو ለምሳሌ ለአመት 20 ሺህ ብር አከራይሁት ማለት ነው ይሄ 20 ሺህ ብር አሁን ዘካት አወጣለሁ አላወጣም ለአከራይሁት ነገር ይላል እሺ من اجر داره بيته يا كراي او ارضه مريته يا كراي او مصنعه وين فابريكا لهنا كاكرايهو بمبلغ معين بتوسن جنزب اكرايهوت فان الاجره يكرايلال فان الاجره تعتبر ملكا للمؤجر عند اداله لمي هنجر كونترات تصفوال تسمامتنال كونترات كتصافه جنزبو بايجي يالن اندهونه نو متاسبو لب بلو جنزبو بايسطنيم بايجي نو يالو مكنياتوم كونترات عليه يتفرارماچوال بهج منجست يزه كافنچاو لتاوطاو تشلال لجنزبو سلازي كونتراتو كتفرارماچو جمرو جنزبو بايجي اندالله نو ميقطرونا يعني امت سيمولاو انجدي امت سيمولاو زكات تاوطاله يقول بمجرد تمام العقد عقدو كتفرارماچو جنزبو 20000 بايجي نو يالو اهون اسكلص نو وندموچ በእጅህ እንዳለ ቀጠሮ ጠይብ ዘካት መቼ ነው ማወጣበት እንደ ተማርነው የተማርነው ምንድነው አመት ሲሞላበት ጠይብ وعليه زكاه هذا المبلغ اذا حال عليه الحول አመት ከሞላበት ይገንዘብ ባትቀበለው ወንድሞች ብልብ በሉ ባለ ክራዩ ኮንትራክት ተጻጽፈን ግን ገንዘቡ አልሰጠኝ ባይሰጠህም ኮንትራክቱ ራሱ ገንዘብ ነው እሺ وبلغ نصابا ولو لم يقبضه الى شيخه شيخ من الهلال ولو لم يقبضه من المستاجر كتكرايه وسو غنزبو باتتقبلم غنزبو باجه لا يتحسبنا بيئامته انت تاوطال معناتنو وهذا راي احمد يه يا احمد بن حنبل وقال مالك وابو حنيفه لا تستحق الاجره الا بانتهاء المده ان ليلوش علماش منالو غنزبو يعني بايجه انداله تقطرو لكن امته سيدرس نو زكاه يمتاوطبت يلالو بانتهاء المده التي جعلت اصلا لاستحقاق الاجره ان كونتراتو تصفوال عند امت ادلم اهون كاهون جمرو واجب هو نبهال جنزبو يعني زكاه انتاوطالت قالو ليلوچو منالو لا طبق امت اسكم يمولاو امت كمولاو بهالا ዘካ ታወጣለህ ምክንያቱም ላይሰጥህ ይችላል ወይም ደሞ ነገር ሊፈጭ ይችላል ሰውየው ማለት كالشهر مثلا او السنه او السنتين او الاكثر وبناء عليه لا تجب الزكاه حتى يقبض الاجره وتكون نصابا ويحول عليه الحول وهذا الراي هو الاقوى لببلوا ولما تشبه له تكفلوا ማለት ነው ايجارو كونتراكت بيتصافم بايتصافم ايجارو بايجه سيغبا بتشا نو زكات يميوطابت يالو علماوچ يالو ليلوچو دومو منالو لا كونتراتو راسو غنزب نونا كونتراتو كتفرارماچوت غنزبو بكيسه اندال نو متتسبونا انت يعني امت سيمولابت زكات موطات اللبتالو اشي اهون لعلماء سنت راي يالاتشو هولت اندو يعني كونتراتو راسو غنزب نو تشيك نو قالو አንዳንዶቹ ግን ላ ቼክ አይደለም ሊከዳህም ስለሚችል ገንዘቡ በእጅ ሲገባ ብቻ ነው ዘካት የሚወጅብበት አሉ። ግልጽ ነው ወንድሞች? እሺ በመጨረሻ ጥያቄ ልጠይቁት ይችላልላችሁ። ሰዳቀ المرأة ወደ ሌላ ንግባ የሴት መህር እዚ ያላችሁ አብዛኞቹ አግብታችኋል መሰለኝ አይደለም? የሚስትህ መህር ሰጣታል? አልሰጣታም? እንግዲህ እናንተ ተዋውቃላችሁ አሁን ሰጥቼ አልሰጣሁም ለማለት አይደለም ይፈልኩት ማህሩ በሙሉ ያልሰጣህት ከሆነ ከባድ ወንጀል ነው። ግማሹ ሰጠ ግማሹ ተተርሰው ተኝተ ከሆነም ወንጀል ነው። ስለዚህ አሁን የፈለከውን አርጋንተ ሚስትህ ግን በየአመቱ ዘካት እንድታወጣለት ይሆናል ማህሩ። እሺ ልድገመው አሁን እንግዲህ ልድገመው ይያልኩ በጣም እስከምትስቁብኝ ሆነ ለሆነቱም ካልገባችሁ ምን ላረግ እንግዲህ ለምሳሌ እንበል አቡ አኒስ አው ኑርጀና ኑርጀና ባልዋ ከ10 አመት በፊት አገባት ማህሩ ለምሳሌ 2000 ብር ነበር አሁን 1000 ብር መጀመሪያ ሰጣትና 1000 ብር አልሰጣትም 10 አመት አልፈዋል ይህ 1000 ብር ከባልዋ ያለው ገንዘብ በየአመቱ ዘካት እንዲወጣበት واجب ነው እንግዲህ ንሳብ ከደረሰ ማለት ነው ያኒ ጣራው ከደረሰ ማለት ነው አልመሂም ህጉ ነው ምነግራችሁ እንግዲህ ማህሩ ከባልዋ ጋር ያለው ማህር بتتقبلهم بتتقبلهم يعني انتنو زكاه تاوطابتالچ زي لا تسمعمان اشي لكن باليو مثلا باليو مماطل نو نغسط شالله كنغسط شالله ياله باتللاتن 10 عام تالفه يسويو بتام اتالاي سلهونه نور جنة كبالوا يالات مهر ترى يالترغاغط سلهونه زكاه ايوجببتم لمن እንደዛ ባለ እዳ ልክ እንደሱ ነውና በእጅዋ ላይ ሲያርፍ ያንዳ መታወጣለች አሁንስ ግልጽ ነው እሺ ላነብላችሁ حكم صداق المرأة صداق ማለት ማህር ማለት ነው የሴት ማህር በባልዋ ያለው ማህር አለ الذي لم تقبضه جناب እጅዋ ያልደረሰ ገንዘብ من زوجها كبالዋ حكم الدين የሱ ሁኔታ ልክ እንደ ደን ነው እንደ ባለ እዳ ነው في الحالتين السابقتين بفيت سلا اهون يتمروا اهون سلا بالاد التمرنم اتلاي كونه يا اندا متاوط الله كامس عامت بهالا كتركبكو طرو سو كونه دمو بي عامت اوط اي صدق دمو لك اندزي نو بلوا طرو كونه يعني باجو ياله سوا صدق زكاه تاوط بات الله لا بالي اتلاي نو 10 عامت انكون على 9 كارج دمو امطته باجو سي يصرف تغنزبو زكاه تاوط بات الله ግልጽ ነው ወንድሞች እሺ ممكن አንዱ ይጠይቀኛል طيب ሺ ብር እኮ ዘካታ ይወጣበትም ካለ እኔ ህጉን ነው ምነግረህ ህጉስ ነግረህ ምንድነው በሳውዲ አረቢያ ታቃላችሁ ማህር ስንት ነው 150 250 ሺ ነው እና በዲኑ ሲወርድ ለሁሉም ነው ይወርደና በእናንተ አትገምቱት 100 ሺ ማህር ይከፍላል 200 ሺ የሚከፍሉ አሉ በልንገራችሁ ሚሊዮን የሚከፍላል ማህር ሚሊዮን የሚከፍላል እንግዲህ ወጥቶሽ በራቹ ወደ ሳውዲ እንዳትመጡ እናንተ ሀበሻ ናችሁ እና እኔ ምለው እንደዛ ሴቶች والله እኔ ሚሊዮን የከፈለ ሰው እኔ አቃለሁ ስለዚህ ይሄ ሚሊዮን ካሽ ከሰጣት خلاص አመት ከሞላው ዘካት አለበት ዛሬ ነገ ዛሬ ነገ ዛሬ ነገር ብሎ የሚያታለላት ጉረኛ ሰው ከሆነ ግን ዝም ብላ ተጠብቀና በእጇ ሲገባ ታወጣለች لا يسطኛል ግን ካንተ ጋር አስቀምጠው ብዬ ወድጄ ነው ካለች ደሞ በየአመቱ ዘካት ታወጣለች ማለት ነው እሺ በዚህ ላይ እንግዲህ ማህር የተባለው ነገር ዘካት እንደሚወጣበት ተምረናል طيب ከዛ በኋላ ዘካት ዑሩል ቲጃራ የንግድ እቃ እንዴት ነው የሚወጣበት እንዴት ለምሳሌ አቡ አኒስ አንድ ሱቅ አለው ጨርቃ ጨርቃ አለው አባያ አለው ዙሪያ አለው ምን አለው በየአይነቱ እንትን ለብሰ ለብሰ አለው አሁን እንዴት ያወጣበታል አንዱ ደግሞ የወርቅና የብር ሱቅ አለው ሌላ ደግሞ የብራታ ብረት አለው ሌላ ደግሞ የስኳርና የቡና ሱቅ አለው ይህ ሁሉ እንዴት ዘካት ይወጣበታል ስትንበል ባጭሩ እንግዲህ ምን እንላለን ዑሩድ ቲጃራ ዑሩድ ቲጃራ ማለት የንግድ ገንዘብ ማለት ነው የንግድ ሀብት ወይም የንግድ ሱቅ ዑሩድ ቲጃራ هي جميع الاشياء المعروضه للبيع والشراء نعم بنيه التجاره فيها ለንግድ ብለ ያስቀመጠው በአንድ ሱቅ እሱ ነው ዑሩድ ቲጃራ የሚባለው ዘካት ይወጅብበታል وهي تعتبر اموالا حقيقيه እቃ ቢሆንም ገንዘብ ነው ለምሳሌ የወንድ ኮትና ጃኬትና ከረባታ ከሆነ ጨርቂ ሆን እንጂ በገንዘብ ስለሚሸጥ ገንዘብ ነው እሱ ይላል لانها تقوم بالدينار والدرهم مكنياتهم ببرنا بدولار ነው የሚታሰቡ እሱ وهي لم ياتي فيها نص صريح يلزمنا باخراج زكاتها نعم لبس ጌጣጌጥ የሚባል ነገር የሚል ሐዲስ ባይኖርም ጠቅላላ ዑለማዎች የተስማሙበት ግን ማንኛውም የንግድ እቃ የሆነ የንግድ እቃ የሆነ ዘካት ይወጅብበታል አሉ። አስባብ ዘካ فوجدوها تنحصر እና የዚህ እንትን የንግድ እቃዎች ለምን ድነው ዘካት የሚወጣበት ብለን ብንጠይቅ አንደኛ ان يكون المال ناميا فعلا مثل الحبوب ለምሳሌ ነገሩ የሚሸጥ የሚለወጥና ትርፍ የሚያገኝ ነገር ከሆነ ነው ለምሳሌ ልብስ አንተ በ10 ብር ገዘህ በ10 ብር አትሸጠው በአስር ብር ገዝተህ በአስራ ሁለት በአስራ አምስት ነው የምትሸጠው እና ይህ እያደገ የሚሄድ ገንዘብ ነው። ሁለተኛ አን የኩነ ሙርሰደን ወሙዓደን ልነማ ምትለ ዘሀብ ወልፍض ወልማሽያ። ደግሞ አንተ ስታመጣው አስሉ በሱቁ ላይ ስታስቀምጠው ሊያድግልኝ ሊያተርፍበት ብለህ ነው ለንግድ ያመጣሁ ማለት ነው። طيب ونظر الفقهاء الى عروض التجاره فوجدوها مرصده ومعدل النماء فقال جمهورهم يوجب الزكاه فيها بوجوب الزكاه فيها سلازي ينقد اقاوش بمولو يعني انت الزكاه يوجبتال لمثالي اني لنغراچو اني برياض كتما عند تلك سوق عليا يمندنو يا فرنتشر فرنتشر تاقالاچو فرش ፈርሽና በየአይነቱ የቤት ገጣጌጥ ምናምን እንደዚህ የምሸጥበት አለ። አሁን ምንድነው ማረጋው እኔ ዝምቢ አመት ዝምቢ አይዋለሁና አመት ሲደርስ ጀርድ አረጋለሁ። ምንድነው ጀርድ? ያኒ ያለው ኢንሻአላህ 1 ሜትር ብትሆንም ግማሽ ሜትር ብትሆንም 100 ሜትር ቢሆንም ሁሉ ያኒ ይጻፍና በብር ይቀየማል። በብር እንተካ እንትንላለን። ለምሳሌ ያኒ 150 ሺ ብር የሚሆን እቃ አለ ከተባለ እኔ ምን አደርጋለሁ? ወይም ከእቃው አወጣለሁ ربع العشر يعني ሁለት ግማሽ ሁለት ተኩል ከመቶ ከጨርቁ ራሱ። ለምሳሌ አንድ ምንጣፍ አለ የኢራን ውድ የሆነ ምንጣፍ አለ አይደለም? ይሄ 500 ብር የሚጨርስ ከሆነ ይሄን እቃ ለምስኪን ሰጠዋለሁ። ራሱ ፈርሽ ከሆነው ከፈለኩ ደግሞ በገንዘቡ 500 ብር በጥሬ ገንዘብ ደግሞ ለምስኪን ሰጣለሁ። የማን ነው? የፈርኒቸሩ የሱቅ ዘካት ነው። መቼ ነው ማወጣው? አንድ አመት ሲሞላ ያለው እቃ አድ ማይነስ ዳርብ ምናምን አድርጌ ምን እንደቀረ አይና ከዛ በኋላ ዘካት አወጣለሁ። ይሄ ነው የሚለው እንግዲህ ሼኻችን እንደዚህ ነው የሚሉ كما ان الاثمان الذهب والفضه كثيرا ما تحول الى تجاره بشراء السلع بما نعم فتصير السلع تساوي الالاف ان ورقنا شرقنا برنا وكوتون منطاف منامن سيشط بطام بزو شي بر سلمياوطا بغنزب جمته نو متاوطا ونلالن كما ان الزكاه شرعت مواساه ومساعده للفقراء እና ዘካት የተባለው ለድሆች እርዳታ ስለሆነ ማንኛውም እቃ ያለህ በሱቅ ዘካት ይወጅብበታል። وعلى العموم لم يقل بعدم وجوب الزكاه في عروض التجاره ابدا عند سو የንግዳ ንግድና የንግድ እንትን እቃ ዘካት አይወጅብበትን ያለ አንድ ዓለም የለም በሙሉ ይወጣበታል አሉ። طيب لان ከዛ በኋላ ولا يقولون بالقياس ومع ذلك رد عليهم الفقهاء ظاهريه مبالو قالوا ظاهريه ليت يالو مذهبناچو انسو يراساچو راي يالاچو انيا نملكت نجر ادلم. طيب والشيء الذي يجب ادراكه والعلم به هو ان الفقهاء قرروا اخراج الزكاه من عروض التجاره ووضعوا ذلك في كتبهم في القرن الثاني من الهجره وكان موجودا من التابعين الذين ادركوا الصحابه عدد لا يحصى غيره لا يحصى وجاء تابعو التابعين كذلك ولم يقل احد منهم لا عن راي ولا عن راي غيره ان عروض التجاره لا زكاه فيها لا زكاه يلوم يمبال كذا كشي 400 عمت بفيت جمرو اسكون درس የንግድ እቃዎች እኮ ዘካት የላቸውም የሚል አንድ አልመጣም። ባጭሩ የንግድ እቃዎች በሙሉ ዘካት አለባቸው። ስንት ነው የሚወጣው? 2 ተኩል ከመቶ። ለምሳሌ ምን ልበል እስቲ መኪናዎች እዚ ለምሳሌ አብዱ ላጢፍ ጀሚል የሚባል በሳውዲ አረቢያ የቶዮታ ወኪል ነው። ጠቅላላ ቶዮታ የሚባለው በሳውዲ አረቢያ ያሉ ማን ነው ወኪላቸው? አብዱ ላጢፍ ጀሚል ማልቲ ሚሊየነር ነው። ቶዮታ ክረሲዳ ነው፣ ትሮኒ ኮሮላ ነው፣ ሀታ ሌክሰስ ራሱ እሱ ነው ወኪላቸው። እና ለምሳሌ ባንድ ወር 10,000 መኪና ካስገባ ወደ ሳውዲ አረቢያ ይሸጣል አይደለም? አሁን አመት ሲሞላው ያሉት እንትኑ መኪናዎች ሁሉም ያይና ስንት እንደቀሩ ከዛ በኋላ ዘካት ያወጣባቸዋል ለምን የንግድ እቃ ስለሆኑ የንግድ እቃ ስለሆኑ እና ተክላላ የጨርቃ ጨርቅ ያለው እንደዚህ የወርቅ ያለው እንደዚህ ሌላ እንትን ንግድ ያለው የዚህ ዘካት موجب አለበት طيب عروض التجارة من مالت نوال علماء شو يعتبر من عروض التجارة جميع الأشياء التي يتاجر فيها فعلا أو اشتريت للتجارة فيها يقول لك شو لب بلو عند سو سوق كفتال هذا لم أهون سوق كفتو اك اي مولاوان اك او يتشت اي يتكير اي يتشت اي يتكير امت سيمولاو من هنال امت سيمولاو زكاة تاوت ابتال طيب للا سوال لي سوق كفتنا اك امولاو مولتو سوقن زكتو عند نقري تبك نبرنا امت درس بات زكاة موت اتال لبت عندي الشيط ما اللوت امكو باي شيط باي لوت يه اك اي تكمتو لما شيط جاسل هوني የንግድ እቃዎች ስለሆኑ ባይሸጥም ሱቁ ከፍቶ ለህዝብ ባይሸጥም ይህ እቃ አመት ከሞላው ዘካት ማውጣት አለበት ይላል طيب يقول اشتريت للتجاره فيها او ورثها وارث او اهديت له او اهديت اليه ثم بدا التجاره فيها حتى كباته يورثكو ገንዘብ كباته يورثكو نبرتنا ገንዘብ ወይ سوق ለንግድ ብለህ ከከፈትከውና ከጀመርክ ዘካት ይወጣበታል ይላል اما اذا نوى ان يتاجر ولم يفعل فان النيه وحدها بدون البدء في العمل التجاره لا يجعله متاجرا فيه وان قال بذلك الحنابلة ومن يشتري دورا وعماره بنيه يبيعها للربح فيها يعتبر متاجرا فيه وهو نعم وهي عروض التجاره تجب الزكاة في قيمتها ومثلها الأرض والمصانع والسفن وغيرها النزيه انقدي أندان علماء وشو كال سرهبتكو كال شدك اللوتكو زكاة وجبتن يالو قالو ترى واندموشنا هتوج بفكه اي قرماتشو بفكه اند قرآن دلم بفكه اند سيرا دلم بفكه اند انتنا دلم اند ليلة عين التمرتا دلم بفكه بزوي علماء وشون ليونتنا متاقنيو ምክንያቱም የህልዩነት ከነሱ እንትን አይደለም ሻፊዒ አቡ ሐኒፋን ስለጠላ ወይም ሻፊዒ جاهል ሆኖ አቡ ሐኒፋ ዓለም ስለሆኑ አይደለም አይደለም ሌላ የነገር ለየት ያለ ቀን አንድ ቀን ለይተን ለምን ዑለማዎቹ خلاف እንደሚያደርጉ እገልጽላችኋለሁ አላ ኩል ሐል በፊቀህ ብዙ የዑለማዎቹ خلاف ነው የሚገኘውና ልብ እንበል እኛ ምንድነው ምንለው አርጅህ الاقوال ምንድነው አንተ ወደዛ ወደዛ ተወሰደን አቡ ሐኒፋ እንደዚህ ያለ ሻፊዒ እንደዚህ ያለ እኛ አይገባንም ይሄ ነገር የምንፈልገው ትክክለኛውና ለነቢያችን ሱና የቀረበ ምንድነው ይሄን ነው መማር ያለብን አይደለም ስለዚህ አሁን ምንድነው መላጩ አንድ ሰው የሱቅ ከከፈተ ይህ ሱቅ ከመስማር ጀምረ እስከ ትልቁ ነገር يعني انتنو زكاة يوجب بتال عمتو سيدرس زكاة موتات اللبتن لالن طيب ومن رصد مبلغا من المال وصار يشتري به الأراضي ويبني عليها العمارات والمصانع ليبيعها والتجارة فيها فهذا تسمى عروض التجارة ومثله من رصد مبلغا لشراء المواشي عندسو ገንዘብ በባንክ ያስቀምጣል ለምንድነው ይሄማ እቃል ገዛለት ነው ለምሳሌ ሲሚንት ከግብጽ አመጣለሁ ለኢትዮጵያ አንተስ ለምንድነው አኔ ብረታ ብረት ከጃፓን ላመጣ ነኝ ገንዘብ ያስቀምጣው ባይገዛውም እቃ ባይገዛበትም አመቱ ከሞላ ዘካት ይወጅብበታል አመቱ ካልሞላ ደግሞ ኢንሻአላህ መላይን ገንዘብ ቢሆን ዘካት አይወጅብበትም ለምሳሌ አንድ ሰው 10 ሚሊዮን ዶላር አሜሪካ በባንክ ያስቀምጣል ለምንድነው ለትጃራ ነው ይላል እሺ ለትጃራ ከሆነ ዘካት ወጅቦብሃል እንላለን አይደለም የሚወጅበት ግን አመት ሲሞላ ስለሆነ 6 ወር ከሄደ በኋላ በሙሉ ገንዘብ እቃ ገዛው ወደ ጃፓን ላከውና ወርቅ ገዛ ወይም አንድ እቃ ገዛ አሁን እንላለን አመቱ ፈረሰ አሁን እቃው ሲመጣ በሱቁ ሲገባ እንደ አዲስ ጀምረን ይሄ እቃ አመቱ ሲሞላው ዘካት ነው ይወጅበታል እንላለን እንጂ ገንዘብ ካስቀመጠው አይደለም የምናስበው ግልጽ ነው ወንድሞች ይሄ ነገር ለምሳሌ ኢብራሂም ስራጅ ወንድማቹ 10 ሚሊዮን ዶላር በናሽናል ኮመርሻል ባንክ በአዲስ አበባ አስቀመጠው

ኦኬ እሺ አሁን ያሉ እቃዎች በሙሉ ሰብስቤ 8000 ሪያል ካልመጣ ዘካት የለበትም ለምን በወርቅ ነው እንገምተው እሺ ለምሳሌ ምን እንበል አንድ ሰው አዲስ አበባ ሄደና ትንሽ ድንኳን ሱቅ ከፈተ የምንድነው ያባያ ብቻ ሱቅ ከፈተ አሁን ከሳውዲ አረቢያ አባያ ወሰደና ሞላው ሲሞላበት የሱቁ መምላት አይደለም የምናየው በሱቁ ያለው ጨርቃ ጨርቅና አባያ ስንት ነው ገንዘቡ እንላለን ስናስበው 3000 ብቻ ሆነ የ3000 እቃ ነው ያስገባሁለት እነዚህ 3000 የ3000 እቃ አንድ አመት ተቀመጡ እቃዎቹ ጨርቃ ጨርቁ ማለት ነው ዘካት ይወጅበታል ላ ለምን ንሳብ ስላደረሰኝ ንሳቡ ስንት ነው والله አንድ 85 ግራም ስንት ነው ዋጋው ብለን ጠይቃለን 85 ግራም 8500 ነው ዋጋው ስንል በሱቁ ያለው አባያ ግን 8500 ስለማይደርስ ዘካት አይወጅበትን طيب ያመጣሁት እቃይ 10000 ነው ያ 10000 ነው አው እንግዲህ ጣራው አልፈዋልና አመት ሲሞላበት የጨርቁ ዘካት አወጣለሁ ይሄ ነው እንግዲህ ዑሩ ትጃራ የሚባለው وقال بعض الفقهاء لا يشترط ان يكون المال في ابتداء التجاره نصابا انما المشترط ان يكون نصابا عند انتهاء العام القمري عندنا علماء شو منالو مجمرا ستاسجباو አይደለም የሚታሰበው የመጨረሻ አመት ነው የሚታሰበው ይላሉ ልብ በሉ ምን ማለት ነው እኔ አሁን 10000 ብር አባያ ገዝቼ ሱቁን ሞላሁት ያ 10000 ብር እቃለበት ብዬ ዘካት ይወጅበኛ አይል አልልም ይላሉ አንዳንድ ዑልማቹ طيب መቼ ነው ምን ነው እንደዚህ አመት ልጠብቅ አመት ከጠበቅኩ በኋላ በሱቁ ያለው ገንዘብ ካልኩሌት አድርጌ በኋላ ወይም ከ8000 በላይ ከሆነ ዘካት ይወጅብበታል ልዩነታቸው ምንድነው አንዳንድ ዑለማዎች መጀመሪያ ያስቀመጥከው ገንዘብ 8000 የሚደርስ ከሆነ ዘካት ወጅቦብህ ይላል አንዳንድ ዑለማዎች ደግሞ ላ መጨረሻ አመት ነው ምናየው ምክንያቱም ሊጎድል ይችላል እንትን ይላል ይላሉ على كل حال አሁን ማስገባ አሁን አንተ ጠብቅ አመት ስትጠብቅ የአንድ ሚሊዮን ጨርቅ ያስገባው 2 ሚሊዮን ሆኖ ሊሆን ይችላል አው በጣም እየጨመርክ እያጎደልክ እየሸጥክ እየጨመርክ አመት ሲሞላ የበሱቁ ያለው ጨርቃ ጨርቅ ስታይለካ 2 ሚሊዮን ብር ደርሷል የስንት ታወጣለህ የ2 ሚሊዮን ብር ዘካት ታወጣለህ طيب ባንጻሩ እናገር እኔ ያስገባሁት የአንድ ሚሊዮን ብር ነው እቃው ሲሸጥ ሲለወጥ አመቱ ሲሞላው ለካ 800000 ከስሬ 200000 ብቻ ቀረ አሁን ምንድነው ዘካት የማወጣው የ1 ሚሊዮን በፊት ያስቀመጥኩት ላ አሁን ያለው የ200000 የሱ ብቻ ነው እንትን የምለው ይላል اذا ይሄ ነገር ሆኖ وتاجر فيه وكان نصابا ثم امتلك بعده بستة أشهر مثلا مالا آخر وجمع التجارة أيضا نعم وجعله للتجارة أيضا فإن المال الثاني يحسب حوله من وقت امتلاء إيشي هنا مو بتام كونجنت النو لما سالي نقول زبير هندرد سوق كفته إيشي يهولت ما توشي كأس قبالت ይሄን ይመዝግበው መዘገበና አመት ይጠብቅለት ግን ከ6 ወር በኋላ እንደገና የ200000 ደሞ ሌላ እቃ መጣና ሞላው ስንት ሆኖ የ400000 ሪያ ብር እቃ አለበት ሱቁ ዘካት የስንት ነው የሚያወጣ ብንል የሁሉም ነው የሚያወጣው የ400000 ላኪን ምን ያደርጋል መጀመሪያ ያስገባው 200000 ታሪኩ ይጽፍና እሱ አመት ሲሞላበት ዘካት ያወጣበታል ከ6 ወር በኋላ 200000 እቃ ያስገባ ደሞ ታሪኩ ይጽፍና አመት ሲሞላው ደሞ ያወጣል ከፈለገም ሁሉም አጠቃላይ አንድ አመት ሊያወጣ ይችላል እሺ طيب ሌላ ምሳሌ ልስጣችሁ እናንተ የምታውቁት ምሳሌ ብዙ ጊዜ የምናገረው ነገር ነው ለምሳሌ እንበል ሐረም ወንድማችን ሐረም 5000 ዶላር ነው ደሞዙ በወር ኦኬ طيب ጃንዋሪ 500 ብር 500 ዶላር 30 ጃንዋሪ 500 ዶላር ወሰደ ደሞዝና 2000 ዶላር ለቤቱ ጥቅመዋለው 3000 ዶላር በባንክ አስቀመጠ ከነጋላችሁ እሺ ፌብሩዋሪ መጣና እንደገና 5000 ዶላር ደሞዝ ተቀበለና 2000 ዶላር በባንክ አስቀምጦ 3000 ዶላር ደሞ ተቀበለበት የተቀመጠው ስንት ናቸው አንድ ጊዜ 3000 ሁለተኛው ደሞ 2000 ሶስተኛው ወር መጣና እንደገና 2000 ደሞ አስቀመጠ ስንት ሆኑ 3000 2000 2000 አይደለም አሁን ሐራም እንለዋለን ዘካት ወጅቦብሃል እንዴት ነው ማወጣ ብሎ ጠየቀን ምን እንለዋለን ሁለት መንገድ አለ ከፈለክ መጀመሪያ ጃንዋሪ አስቀመጥከው 3000 ዶላር አመቱ ሲመላው የሱ አውጣ አወጣ የሱ ካንድ ወር በኋላ ደሞ ፌብሩዋሪ አስቀመጥከው ደሞ 2000 ዶላር ደሞ ለሱ ደሞ ዘካት አውጣለት طيب ማርች ያስቀመጥከው ደሞ ለሚመጣው ማርች ደሞ አመት ቁጠርና አውጣበት ይህ አንድ መንገድ ነው የማያስቸግርህ ከሆነ እንደዚህ ታርግ ይችላል ولكن the best ላንተም ጥሩ አላህም ይምድሰትበት አንተም ይማትቸገርበት ምንድነው ዝም ብለህ በባንክ አስቀምጥ ገንዘብ አመት ሲሞላበት የመጀመሪያ ማለት ነው ከጃንዋሪ ጀምሮ ዲሰምበር 30 ሲባል የሁሉም አጠቃለለህ አውጣበት ممكن አንዱ ይጠይቃል طيب አመት ያልሞላበት ገንዘብ ቆአለ ካለ نعم አለ አላህ ያጠፋልህም አላህ ስለማያጠፋው የዘካቱ ወደ ዘካት ይሄዳል የተቀረው ወደ ሰደቃ ይሄዳል ይህ ላንተ በጣም ቀላል ነገር በየአመቱ እኔ አሁን እንደዚህ ነው ማረገው በየአመቱ ገንዘቤ መቼ እንዳስቀመጥኩት መቼ እንዳጠራቀምኩት አላቀም አመት ሲሞላው ግን የሁሉ ማጠቃየ ዘካት ያወጣል አወጣለሁ ኦኬ እስከዚህ ድረስ ከተናገርን በጣም አደገኛ የሆነው ነገር አሁን የመጨረሻ ለናገር አደገኛ ማለቴ ብዙ ሰው ሚሳሳትበት ኦኬ ከነጋላችሁ እስቲ ጆራችሁና ልባችሁን ስጡኝ አሁን እኔ ለምሳሌ ያኒ እንደ ምሳሌ ልስጣችሁ ደሞ እንት የተጠራቀሙ ገንዘብ 200 ሺህ ብር አለኝ ከ200 ሺህ ብር 5000 ዘካት አለኝ እንደዚህ አይደለም ወንድሞች ከ100 ሺህ 2500 ከሆነ ከ200 ሺህ 5000 ብር የዘካት አለኝ እሺ አሁን ምን አደርጋለሁ አመቱ ሲሞላ 5000 ያወጣና በዚህ ቴብል ላይ አስቀምጣለሁ ይህ የዘካት ነው ብየን ያድርገ 5000 አስቀምጣለሁ አሁን ለማን ልስጠው ዋናው ነገሩ የህብረተሰቡ ቁስል የሆነው ይሄ ነገር ነው ለማን ልስጠው አንዳንዶቹ ممكن ለምስኪን ለፈቂር ለምን ይባላል አው እነሱማ ይመጡናል ኢንሻአላህ ለመጣው ሳምንት ለስምንቱ እንደምንሰጥ ይመጣል ላኪን ፈቂር ማን ነው ምስኪን ማን ነው ለይቶ የሚያቅ ብዙ ሰው የለም አንድ ቀን ነግሬያችሁ ነበር እኔ ከዚህ ወደ አገራችን ወደ አስመራ ሲሄድ ሰዎቹ 18000 ብር በኃይል አጥብቀው በቅባክህ አላንተ ሌላ አናምንም እና ካንተ ጋር ወሰደውና በአገር ያሉ ፈቂሮች ስጡልኝ ስጠልኝ ብለው 17000 ነው ሳሳሳት 17000 ነው ወይም 18000 ነው ሰጡኝ ታቃላችሁ አስመራ ስገባ ይሄ ጭነት ነው ለኔስ በጣም ትልቅ ጭነት ነው አንድ ሰው ከፈለገ በአንድ ቀን ሊበትናቸው ይችላል እነዚህ 18000 በአንድ ቀን ለፈቂሮች ሆኖ ሄዶ ሰጥቶ አርፎ ሊቀመጥ ይችላል ከኔ ግን አንድ ወር ተቀመጠ ገንዘቡ አንድ ወር ምን ነካ ሸህ ኢብራሂም አንድ ወር የሚቀመጠው አረ የነካኝ ነገር አለ ምንድነው ህግና ደንቡ ነካኝ እንዴት ለማይሰግድ ሰው አትሰጣሉ ዑለማዎቹ ሽርክ የሚያረግ ሰው አትሰጣሉ ስንት ሆኑ እነዚህ ሁለት ወጣት ሆኖ መስራት ያለበትና መስራት የሚችለው አትስጠዋሉ ስንት ሆኑ 3 ዘካት ከሰጠው የሚሰክርበትና የሚጫወትበት ከሆነ ተሰጣለ አትስጣሉ ስንት ሆኑ 4 ገንዘብ ከሰጠው ለሽርክና ለዚያራና

ባለች ነው ዱንያ አለች ምንድነው ስለው ያ اخي ቤት ክራይ መጣና ወይም አወጣhallው ወይም ፖሊስ አመጣለው ወይም ደሞ 24 አወርስ ጥቻለሁ ብሎ ሲያስጨናንቀኝ 3000 ብር ብቻ እንትን ጎደለችብኛ ስጠኝ አለኝ ምንም የለህም ገንዘብ ምንም አለኝ ምንም የለኝም ገንዘብ አለኝ እሺ ብዬ ሰጠው 3000 ብር ሪያል እሺ ብዬ خلاص ምን አለኝ እሱ አሁን 3000 ብር ስጠኝና ካሁን 2 ወር ቁጠር አለኝ ከሁለት ወር በኋላ بالضبط በዚህ ቦታ የሰጠኝ መጥቼ 3000 ብሩ እሰጣለሁ በዚህ ቦታ በዚህ ሰዓት አለኝ እሺ 2 ወር ምንም አይደለም አልኩትና ሄደ ብድር ነው የሰጠሁት ሄደና 2 ወር አለፈ 3 ወር 4 ወር 5 ወር 6 ወር 12 ወር አንድ አመት ሁለት አመት አለፈ እኔ እንግዲህ ገንዘብ ልለው ያኔ አፈርኩ መተናነስ እንደዚህ ተሰማኝ ምን ችግረኛ ሊሆን ይችላል ምናምን አልኩና ዝም አልኩት ከሁለት አመት በኋላ አንድ ትልቅ ማርኬት አለ እዚህ ብዙ ሱቅ ያለው ሹዕላ የሚባለው የሪያድ ሰዎች ታቃላችሁ የነገር መርከዝ ሹዕላ የሚባለው ትልቅ ሞል ነው እዛ ከሚስቴ ጋር ሄጄ እዛ ዝም ብለን አንድ ቃ ስንፈላለግ ሰውየው ካንድ ሱቅ ወጣና ከሚስቱ ጋር ከአራት ልጆቹ ወጣ ከዛ እኔ እዛ ሱቅ ገባሁና ባለ ሱቁ ጓደኛዬ ነው እንደምን ደህና ነህ ሼክ ምናምን ምናምን አለኝና እኔ እገሌ እኮ እዚህ ነበር እኮ አለኝ እናንተ እንትን ሰው ነው እገሌ ምናምን አለኝ እንዴ ምን ያደርጋል እዚህ አልኩት ኧረ ማሻአላ ማሻአላ ጥሩ ጥሩ ገንዘብ ገዝቶልኝ በቃ በጥሩ ነው የሸኘሁት አለኝ ምን ገዛ ስለው የሺ 800 ሪያል እዚህ ገዛ አለኝ ምንድነው የገዛ አልኩት ታቃላችሁ ምን አለኝ ለሚስቱ ይሄን ጫማ አለ ጥምጣም እስከባትዋ የሚሄድ አለ አይደለም ቆንጆ በጣም እኔ ምወደው ጫማ ነው እሱ ለሚስቱ አንድ ጫማ ተጠምጥሞ እስከባትዋ የሚሄደው አለ አይደለም በ280 ሪያል ገዛላት አለኝ ሌላ ሳርኩት አራቱ ልጆቹ የ35 ኳስ ገዛላቸው አለኝ እሺ ሌላ ሳልኩት ደረደረልኝ እንግዲህ 1800 ያኒ ሀዳያና መዝናኛ ገዛላቸው ከኔ ስንት ወሰደ 3000 ሪያል ስንት ሆነበት ለሁለት ወር ብሎ የወሰደው ሁለት አመት ሆነ አድናድድህም ወይ ወንድሞችና እህቶች ያናድድሃል አይደለም ቀጥታ ቴሌፎን አደረኩና ወንድም አልኩት እኔኮ የፋርሚን ቦታ የለኝም ገንዘብ ዘርቼ ገንዘብ የሚበቅል መሬት እኮ የለኝም አልኩት እንዳንተ እኮ ደሞስተኛ ነኝ ከደሞስ ተቀብዬ እኮ ነው የሰጠው ምን ለካ ሁለት አመት የምታደርገው እኔ والله ይሄን ነገር ባላይ ኖሮ ለዘል ዓለም አልጠይቀውም ነበር ላኪን አበሸቀኝ እንደዚህ ምን ነው ረሳህ ወንዴ ስለው ለለ والله አሁን አመጣለሁ ደሞስ ላልተቀበልኩ ነው ምናምን አለኝ እዚህ ሱቅ አየሁት ምናምን ለለው አልፈልግም ላሳፍረው አልፈልኩምና ባከ ገንዘቡ ስላስፈልገኝ በጣም በጣም አምጣዋልኩትና ከዛ እየሮጠ በሁለት ወሩ አመጣው ገንዘቡ አሁን ይህ ዘካቲ ወጅብ ይገባዋል ወንድም እስቲ ልንገራችሁ እና እንደዚህ የመሰሉ ብዙ ሰዎች አሉ የማይገባቸው ያወናበዱ እኛ ዘካቲ ይወጅበናል የሚሉ አሉ ስለዚህ ዘካቱ ማውጣቱ ሳይሆን ለማን ነው የምትሰጠው በጣም በጣም እንትን በሉ ተጠንቀቁ ኢንሻአላህ ድሃ ካጣህ 10 አመት ካንተ ቢያዝም እንግዲህ የሚገባው ሰው ካጣህ ይቀመጥ ካንተ ጋር ምክንያቱም ሐላፊነት ነው የአላህ መልእክት ነው ለሚገባው መስጠት አለበት ለማለት የፈለኩት ስለዚህ አንድ ሰው ወጣት ሆኖ ለመስራት የቻለ አልሰራም የሚል ዘካት አትስጡት የማይሰግድ ሰው ዘካት አትስጡት ሽርክነት የሚያደርግ ዘካት አትስጡት አንድ ሰው ዘካት ሰጠ የሚሰክርበትና ዝሙት የሚያደርግበት ከሆነ አትስጡት ኢንሻአላህ 10 ልጆች ቢኖሩትም ላኪን ዑለማዎቹ ምን አሉ አንድ ሰው አለ ለምሳሌ 8 ልጆች አሉት 5 ልጆች አሉት ሰውየው ሰካራም ነው ያገኘው ገንዘብ ለመጠጥ ለዝሙት ለቁማር ነው የሚያጠፋው ግን ዘካት ይገባዋል ምክንያቱም ድሆች ናቸው የሚበላ የሚላስ የላቸውም ቤቱ ምን ታረጋለህ ለዑለማዎቹ ወንድም ትለዋለች ይህችን 500 የዘካት ነች ግን ላንተ አልሰጠህም አንተ ልትሰክርበት ነው